አንድ ባሪያ መጥፎ ሲሰራ እያየ ዝም አይልም፣ ከመጥፎ ይከለክላል፣ በጥሩ ደግሞ ያዛል። فَلَمَّا نَسُوا مَا ذُكِّرُوا بِهِ أَنْجَيْنَا الَّذِينَ يَنْهَوْنَ عَنِ السُّوءِ وَأَخَذْنَا الَّذِينَ ظَلَمُوا بِعَذَابٍ بَئِيسٍ بِمَا كَانُوا يَفْسُقُونَ بَرَسُوا جِزِي عَدَرَا يَتَبَالُوا بَتِنْ أَنْدَ تَكْسَاتِ يَسَتَّنَا چَوْمْ بَرَسُوا جِزِي عَلَى اللَّهُ سُبْحَانَهُ وَتَعَلَى أَنَّ الزَّاكَ مَتْفَوْسِي كَلَكِلُوا يَنَبَّرُوتِنْ أَنَّ السُّوءْ نَجَى عَوْتَعَنَا چَوَالِ እነዛ በደዮቹን አለ ከበደዮቹ ጋር ተባብረው አደረይ ተባሉበትን ነገርም ደሞ የጣሱትን ሰዎች ወጥመታቸው ምክንያት ከባድ በሆነ ቅጣትን ያዝናቸዋል። ዛሬ ባለንበት ዘመን አላህ ካዘነላቸው ጥቂቶች ውጪ አብዛኛው ዳኢም በለው እንደሞ ያረገው ዋና አንኳር መልእክት ፍሬ የሚያፈራው ሰውየው በሃይማኖቱ ይሁን በህይወቱ ሊጠቀምበትን ተውሂድ ሳያስተምሩ ደብቀው ይዘው ሌላ ተውሂድና ሱና ካልተስተካከለ ፍሬ ከሆነ አርስቶች ያስተምራሉ ማለት ነው። የመጀመሪያው ምክር ይሄ ነው። ወሲየቱ ለአወሊነ ወልአኺሪን ተቁላህ። ለመጀመሪያዎቹም ለመጨረሻዎቹ የተመከረው ምክር አላህን መፍራት ነው። አላህን በብቸኝነት ማምለክ ነው። የነብያቱን ትእዛዝ መከተል ነው። የነሱን ሱና አጥብቆ መያዝ ነው። ይሄ ለሁለት ሀገር ድል ያበቃል። بسم الله الرحمن الرحيم الحمد لله رب العالمين وصلى الله على نبينا محمد وعلى آله وصحبه وسلم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما أما بعد فإن خير الحديث كلام الله وخير الهدي هدي محمد صلى الله عليه وسلم وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار السلام عليكم ورحمة الله وبركاته إن شاء الله تعالى يالله فكرتك هنا إذا رأوا لتعرستين ميهونو سوستنا تبوشن بوستو يعزارستي هنا السوم أونتين يقوى ديننا واندما ما جنت لالله بنو من مكاكر بخير مازز ከመጥፎ መከልከል ይሆናል። ወነተኛ ጓደኝነት እና ወንድማማችነት ለአላህ ብሎ መመካከር በኸይር ማዘዝ ከመጥፎ መከልከል። ነብያችን ሰለላሁ ዐለይሂ ወሰለም ይህንን ዲን አስመልክቶ የመጀመሪያዎቹን ሷሃባዎች ለ100 ዓመት ያህል ሲዋጉ የነበሩትን በዲን አልኢስላም ወይንም ደሞ በላ ኢላሀ ኢላላህ አንድ አድርገው አስታርቀዋቸዋል ማለት ነው። ወነተኛ ጓደኝነትና ወንድማማችነት እዚህ ሀገር ብቻ አይደለም የሚቆመው ማለት ነው። እውነተኛ የሚለውን ቃል ለምን ከፊት መጨመር አስፈለገ? ምክንያቱም ባለንበት ዘመን ብዙ ሰው እገሌን እኮ አላህ ብዬ ወደዋለሁ ይላል፣ ወንድሜ ነው ይላል፣ በጣም ይመቸኛል ይላል። ላኪን ውዴታው እውነተኛ ሆኖ አይገኝም፣ ወይንም ጓደኝነታቸው ጥቅም ያገናኘው እንጂ የእውነት ጓደኝነት ሆኖ አይገኝም ማለት ነው። እውነተኛ ጓደኝነት ማለት ምን ማለት ነው? አላህ ሱብሓነሁ ወተዓላ እንዲህ ሲል ያስቀምጠዋል። الأخلاء يومئذ بعضهم لبعض عدو إلا المتقين قدنا ما تشوتش على يومئذ ينكن يوم الكيامة مالتنا بعضهم لبعض عدو ከፊሉ ለከፊሉ ጠላት ይሆናል። ኢለል ሙተቂን እነዛ አላህን በመፍራት ላይ ጓደኛ ማቾች ሆነው የነበሩ እዚህ ዱንያ ላይ ሲቀሩ አለ። ስለዚህ አንድ ሴት ጓደኛ ስትመርጥ አላህን የሚፈሩ ሴቶችን ነው ጓደኛ አርጋ ልትይዝ የሚገባት። አንድ ወንድም ልክ እንደዛው ጓደኛ ሲይዝ አላህን የሚፈራና በተቁዋ ላይ ነው የሁለቱ ጓደኝነት ሊሆን የሚገባው። በዘር በገንዘብ በመሳሰሉት ነገሮች ሳይሆን بتقوى لي كتساسروا وديتاتشو يونتنا الزياجر لي بيتشا عيقومو يميكتلو عالم لي بليلا قوادين نتي تيازوت قوادين يالا قوادين يالا ألات بمي هروب الزمن أن السجن من يورا اللو مالتنا وندما ما تشنا قوادين نتاتشو هولتا غريزة الكال أونتين قوادين نت بتقوى يتساسر فريو كدوني ألفو يميكتلو عالم لي يهيدا المالتنا الله سبحانه وتعالى قوادين وچاتشنا لونت بتقوى بلن من ود الله هرغن إنيام لتقوى من ودد الله هرغن الله يتقوى بالبيت وشابرغن بولة تنينت لالله بنو من مكاكر إمام النووي رحمة الله عليه رياض الصالحين يتبعنوا كتابات شولي من إلانو يسل نسيها من نقر نقرافنو كزي الله سبحانه وتعالى قال استدلالة الربويت إنيو إنما المؤمنون إخوة كلاين بيين يجمر قد أونتن يقوى الدنيا ما جنتنا أونتن يقوى الدنيا ما جنتنا القد زيما من نووي منالو إنما المؤمنون إخوة أما يموج وندما ما جوشنا جوال من يبقنا ينوالك عرستو قاتل يقولنا مكنياتو عرستو وندما ميلو باب النسيحة يه لالله بنوي من مكاكر ربط يمن مكاكر نقراف نويلة الساتشو دمو من المصر الجامعات ويمجمرة إنما المؤمنون إخوة أما يموج وندما ما جوشنا جوال وندم بوندم ملاي جاكنا لويلة ينوتي ياكوك وندم بوندم ملاي ودسات يهدى ياللهن كتابا ميامت عبت قدعي إيا يو يشكنا لوي أباتنا الناتن قوان ينسو مسالي بالنوس لجي يالن إنيان تنكباك بو أزنو انداس عدقون الله وي أزن الله جو ينسو مسالي نوسا دستي يمان نايمان يناتنا أبات الناتنا أبات نبسي اللي يلجا جو إليتريكنا إسات اندينا كوبلو تنكاكي عربو نتال مرين تنكاكي حتى من اسكما التي درسان واندان دي اني لسجد انشي لجون تبكي كذابو هل انشي تسجلش اني لجون تبكي علب حتى جمع سلات انداي سجدو يلج نگر اميزا چوكيزي علم علتنو من اندينا كو هلج يدونيا إساتنا يدونيا إليتريك اندينا كو وان نو تياكيس زاري يونت كال توددن يونت لالله بلن كال تمكاكرن أخيرا لي أسان ما ميكت أفعل الله نبئ عبادي أني أنا الغفور الرحيم أستنككاتشون نغراتشون أني إجيق مهاري نين أيازين دمو يبرتانو يال كزيمنا نردال إنما المؤمنون إخوة مؤمن لمؤمن واندما ماتشنا أوا كتلونا يالله سبحانه وتعالى نغقر من سلوى متو وقال تعالى إخبارا عن نوح عليه السلام الله سبحانه وتعالى سلنوه عليه السلام من اندان سينغرن أني نسيها أدرق الله جوان له على الله هزبوك زيطي متوهم سامت لما نواجو من على مكرو لي أني لن ننت أمكرات جوان له على من أنه يمكرات جوان له يا قومي عبد الله ما لكم من إلهين غيره هزبوك جيهوي يا قومي اعبد الله اللهم ببتشين أتعملكوت ما لكم من إلهين غيره كسوك أملك إلا جو مننا سلهود عليه السلام دم والله سبحانه وتعالى أسم الكتو من إله وأنا لكم ناسح أمين أني لن ننت تامين مكارين ينقلوا من هود عليه السلام لهزبوكو تنقر مالتنو عند مكاري تامين لهم يقبوال أما كاري بيهون عند سؤال مثالي نقاري وجمتو أما كرنستي حسابات جنن عند زيزانال وجاقر بزي من قدنو من نقدو أنت من تلال له بيبال ما يتمكرنو مي مكراتشو نقدهتشون بتأم فري أما أواج يهون مكرنو عرل بي مكراتشو ما نيوم نبي يدمو هزبوكو من بلو يمكرام يا قوم اعبدوا الله ما لكم من إله غيره هزبوكو يهوي اللهم ببتشن ينت أملكوت كاللهوش ليلة أملك يلا تشوهم منا يمجمرا ومكر إينا وصية للأولين والآخرين تقوى الله لما جمّر يوتشو لما جرّش يوتشو يتمكّروا مكر الله المفراتنا الله ببتشين نتما ملكنا ينبياتون تزاز مكتلنا ينسون سنة أتبقوا ميازنا إيه لهنا التاقر دليا بكا لكن زاري بالنا بالزمن الله كازن الله جو تكي توتشوكي أبزان يو دائم بلو من دون ميرقو وأن أنقوار ملكت فرين ميافرو سويا بحيمانتو مهم بهيوتو ሚጠቀምበትን ተውሂድ ሳያስተምሩ ደብቀው ይዘው ሌላ ተውሂድና ሱና ካልተስተካከለ ፍሬ ማፈሩ አርስቶች ያስተምራሉ ማለት ሰይዱ ዳኢ የዳኢዎች ሁሉ አለቃ ምርጥ የሆኑት ነብዩና ሰለላሁ ዐለይሂ ወሰለም ሙአዝ ኢብኑ ጀበል ወደ የመን ሲልኩት ምን አሉት መጀመሪያ ምን አሉት ምታገኛቸው አለል ኪታቦችን ነው አሉት አለል ኪታብ نحن ابناء الله واهباء من سوج مالتنا اليهود والنصارى انيا يا الله لجوجنا يسوم ودوجنا ميلوناچو تملكتو الله لجي لو مستيلو يا الله ودنا يا الله توداجوجنا بلاو كما موغتاچوم غاغ اي طرفو شركو استودقو نفر يعبدون العيسى ويعبدون عزير لكن الله سبحانه وتعالى رحمه للعالمين لهولم لجن لانسوم سيلك نبياتشن صلى الله عليه وسلم لوكان بودناچو مؤذنا زغاجونا يمن ستيد متاغيناچو اهل الكتابوچناچو فليكن اول ما تدعوهم اليه مجمرى متطراچو گوداي من يونالوت شهادته ان لا اله الا الله وان محمد رسول الله كالله بقرب حق من ملك اندليلنا نبي محمد صلى الله عليه وسلم يلا ملكتنيا موراچو نغراچو قال سنو بليلا روايه اللهم ببتشنين اسكي ملكتنا اني اللهم ملكتنا مورين اسكي مسكروان يهن الشيكالو هم الله سبحانه وتعالى باكننا بلليتوست عمست وقت صلاة عزوات شغال يهن الشيكالو ايالو وردو بات اركانو الاسلام انا مالتنا اتاتش درس كذي من المرد دالل اندسو اكيدو كالتستكاكلا كاللهوش جيلاني يالي يتارا كاللهوش كاتباري عبريد علي غندر يدنجلوشه جمال الشيخ يالا ايطرا يمجمر يطري لهم يجباو مندنو امتنيا مكاري كونو سلا صلاه سلا اخلاق كما تراتاچو بفيت يمجمر العقيده اولا من يوم نبي مجمر حزبوچو لا يستكاكلو مندنو عقيده نو عقيده سايستكاكل اخلاق يلم اخلاق مالت من مالت نو توحيدن يسفافا نو سنن ينغسه نو شركنا بدعان يوغزه نو انجي كشركنا كبيد أبالا بيتوش غار هيدو يتشاشو أخلاق ألم الميلو أما يسرانو سلزي أونتان يا مكاري مالت لبولة تاما مسل يتشبور رمداني تميسة تايدل سووش لباتشو عاك إدالي چقريا لباتشو سلا سلاة سلا موادد سلا مساسلو يترانو يفل لغبي هون يسووش اللب عند ميرغو يسووش اللب أمي أواددو عند اللحنو እሱ የታመጸደሞ ውዴታን ማሃላችን ላይ አይጥልብንም እንመለስ ያላህ ባሪያዎች ወደ ሐዲስን መጣ ቁርአን አያዎቹን ካየን በኋላ ሶስቱን አያዎች ነብዩና ሰለላሁ ዐለይሂ ወሰለም ምን አሉ አን ጀሪር ኢብኑ አብዱላህ ረዲየላሁ ዐንሁ قال بايعت رسول الله صلى الله عليه وسلم على اقام الصلاه وايتاء الزكاه والنصح لكل مسلم متفق عليه نبينا صلى الله عليه وسلم الاكمان جرير ابن عبد الله تبالو تلك صحابه نبينا صلى الله عليه وسلم قال تغابواچو من بمدرج لا قال تغابواچو على اقامه الصلاه صلاه بمقوام بمسجد شرطه ان تطبقوا وايتاء الزكاه الله كهبطاموچ لا يتوسدو لدهوچ ميسط يالون زكاه بمكفل بموطات لا والنصح لكل مسلم ለእያንዳንዱ ሙስሊም ለአላህ ብዬ ልመከራለሁ متفقون عليه البخاري እና مسلم ዘግበውታል ከዚህ ሐዲስ ምን እንረዳለን አንድ ባሪያ መጥፎ ሲሰራ ያያየ ዝም አይልም ከመጥፎ ይከለክላል በጥሩ ደግሞ ያዛል በአምስተኛነት انس رضي الله عنه انس خادم رسول الله صلى الله عليه وسلم የነብያችን خادم የሆነው انتي بلاوا النبياتين بنو لا استلالفلنا من عن انس رضي الله عنه عن النبي صلى الله عليه وسلم قال لا يؤمن أحدكم حتى يحب لأخيه ما يحب لنفسه متفق عليه عند سوء النبي صلى الله عليه وسلم لا يؤمن أحدكم يا سوء أمنت منو عيد اللم على منم من اسكال درق درس حتى يحب لأخيه واندمين وقلوا لا يزو لدين واندمو اسكال ودد درس ما يحب لنفسه ለነብሱ የወደደው ለወንድሙ ስካል ወደደ ድረስ መጀመሪያ ምን ወደውኛ ለነብሳችን ምንድነው የተውሂድ የላቂዳ የሱና የተቆላ የሁቡ ሱሃባ እነዚህ ነገሮች ናቸው ተውሂድ አንተ ተውሂድን ይዘ ወይ ስለ ተውሂድ አውቀ የዱንያ ጥቅም ለመጠቀም ስትል ከሰዎች ገንዘብ ለማግኘት ስትል ሰዎች ሽርክ እየሰሩ ዝም ትላቸው አለ هذا ظلم ايه الله عندين بغنزب مچرچر نو الله فيت كباد قطات يالبت نو سلازي الله بارياو چوي اونت منو وعدد كهونه بسافات چكنوبني بقدمو مثالي من اندامطا نو اباتنا نات لجاچون يدنيا سات اندمينك اباتچو اندمينك باكبوت انيا اونت توعدنان اونت وندماماچنن كال من مدرج يالبت مطفو سيسرى يان مطفو نغر ماسقوم ሰዎች ከኸይር ሲዘናጉ ያንን የኸይር መንገድ መጠቆ ማለት ነው በስድስተኛው ሐዲስ በኩል عن ابي رقيه تميم بن اوس الداري رضي الله عنه ان النبي صلى الله عليه وسلم قال الدين النصيحه قلنا لمن قال لله ولكتابه ولرسوله ولأئمة المسلمين وعامتهم رواه مسلم نبي صلى الله عليه وسلم الدين النصيحة دين مالت ممكاكرنو عدرا درا مبابالنو آلو كزان يمن الله چو قلنا لمن لما نو من ممكاكرو الله چو قال نبي صلى الله عليه وسلم آلو لله لالله بلا چنو متمكاكرو تالو لالله بلو ممكاكر مالتهم ካላህ በቀር ምንመለክ እንደሌለ ብቻኛ ጌታ መሆኑን ኢየሱስምና ባህሪያት እንዳሉት እነዚህን መመካከር አደራ አደራ መባባል ማወቅ ማሳወቅ መተግበር እየመሳሰሉት ወሊኪታቢሂ አላህ ላወረዳቸው መጽሐፍቶች መመካከር ማመን በነሱ አላህ Subhanahu Wa Ta'ala ተውራት ዘቡር እንጂል ሱሁፍ ሙሳ ሱሁፍ ኢብራሂም እነዚህን አውርዷል ጠቅላይ ደግሞ የሆነው ሙሐይሚንን አለይህ የተባለለት ፉርቃን ሐቅን ከባጢል የለየው ደግሞ አላሁ Subhanahu Wa Ta'ala ነቢያችን ሰለላሁ ዐለይሂ ወሰለም ላይ ያወረደው ቁርአን ደግሞ እንዳለ ማወቅና ሐቁን መጠበቅ ሐርፉን አስተካክሎ መቅራት ውስጡ ያለውን ማዕና መረዳት ያንንም መተግበር ወሊረሱሊሂ ለመልእክተኛው አላሁ Subhanahu Wa Ta'ala ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለመላው ኸልቅ ለጅንና ለኢንስ ልኳቸዋል ለጥቁሩም ለነጩ ለአረቡም ለአጀሙም ይዘውት የመጡት መልእክት አለ ልክ እንደሌሎች ከሳቸው በፊት እንደነበሩ ነብያት በጠቅላላ የመጀመሪያ ይዘው የመጡት መልእክት ተውሂድ ነው አላህን በብቸኝነት ማምለክ እሳቸው በተላኩበት ጊዜ ኢሳ ይመለክ ነበር ኡዘይር ይመለክ ነበር መላእክቶች ይመለኩ ነበር ጻድቃን ይመለኩ ነበር ጂኖች ይመለኩ ነበር ድንጋይ ዛፍ ካላሁ ጭሚመለክ ብዙ ነበር ሁሉንም አለዩ ሁሉንም አስተምረው ታግለው ዲንን የበላይ አድርገው ሄደዋል እኛ በሳቸው ላይ ካለብን ሐቅ አንዱ እሳቸው ያዘዙትን መታዘዝ የከለከሉትን መከልከል ሁለት ያዘዙትን በጠቅላላ መታዘዝ የከለከሉትን በጠቅላላ መከልከል ሁለት ሶስተኛ እሳቸው የተናገሩት ሁሉ ሐቅ ነው ብለን ደሞ ልንቀበል አላረጋግጥኩትም በሳይንስ የመሰሰለው የሚባል ነገር የለም ሰሂህና ሐሰን ሐዲስ እሳቸው ተናግረውታል ተብሎ የመጣው የጭንቅላታችን ቢከብደንም ቢቀለንም እንቀበለዋለን ወጥን መቀበል በአራተኝነት አላሁ Subhanahu Wa Ta'ala ለናመልከው ነው እሳቸው ባሳዩን መንገድ ብቻ ማለት ነው ሱነቱ ነብዩና ሰለዋቱ ረቢ አለይሂ ወሰላሙ በአምስተኝነት እሳቸው ላይ ሰለዋት ለናበዛ ነው ምን ይላል اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد يه أني إليك متورد واتشو صلوات وجوست تعالى قلنا بلاتشو صلوات مالت يهنا على نبيات صلى الله عليه وسلم أنا إمسا سنتحك ألك بنساتشو لها على البيت يساتشو لها بيت سبوت مودد ما كبابر الساتشو يودد واتشو صحاباوش ما كبار زاري بزمناتشو يساتشو صحاباوش يتناقرو وينم إياش مواتتو الزيقة تساستوال أني إندقى مجمكوت إيانو نبياتنا صلى الله عليه وسلم عزام يا ربو منافق أنا أنه الله كان نسو تنكون أمه ويتبقوا الله نسونا من يانم كبتتنا ومن قديم رعان ولرسوله ولعيمة المسلمين لمسلم مريوج الله مريا درقو نشو ماتشو من لنا درقنا عبيت بلن من لنا درق لمسلم مريوج لن التعزز بمجرشانت وآمتهم لمن لو مهبرسه وينم لسفيو هزب لتمكا كرونو قالوا نبياتين صلى الله عليه وسلم سفيو هزب مالت ببزات ميتك مولونا ميقوداون اما هكناو بتعم تكيت سووش ناچو الله دينو ميسغن الزباچو سلزي النزي تكيت سووش لايدمو الله تلك حلافتنا درقوان من اندي ادرقو النزيهم اندي مورو مالتنا رسول صلى الله عليه وسلم يقمل مسالي ناس كمتو رجو قملو چالو يقمل منقا يعني ولو متمروا له كفيت يالچو عند نكا يالچو عنا طال نكا يالچو عنا السوا ستي بسواني كتلوا طال سلزي الله باريوش وي الله اوقات يسطن سوتش لنا مسكنبت مجمر راساتين مكسات لنا وطابت كسو بمقتل دمو من لنا درك سوتشن كالوبت چلما لنا وطاچو اونت من نوداچو اونت من نازلناچو كونه بالله دين لاي ما فرمي بالنقر إلم النسو الممكر قد ينا المالثنا وده قرآن آية وچن ملسنا عونمي ما من نووي منين اللو رياض الصالحين كتابات جولي باب الأمر بالمعروف والنهي عن المنكر يه مأرافنو بخير مازز كمتفو مكالكالن أسم الكتو يمتو يا قرآن ناية حديث ما سرق جوج بتقل الله يميكربو بتالو كذا الله سبحانه وتعالى قال عندما سر الجنة تمت من دون وصول ولتكن منكم أمة يدعون إلى الخير ويأمرون بالمعروف وينهون عن المنكر وأولئك هم المفلحون ولتكن منكم أمة كنانت وسط ينورو من ميادرقو يدعون إلى الخير ودترون قر متعرو ويأمرون بالمعروف ببقو ميازو وينحون عن المنكر كمتفهم ميكالكلو وأولئك هم المفلحون أن السنة شو فلح نجام يوتو تعالى الله سبحانه وتعالى بس من تنين تدمو الله سبحانه وتعالى من إلى كنتم خيرا أخرجت للناس تأمرون بالمعروف وتنهون عن المنكر وتؤمنون بالله ولو آمن أهل الكتاب لكان خيرا لهم منهم المؤمنون وأكثرهم الفاسقون كسول جوج وست قلت تفسير على وزيبا كنتم خير أمة كأمات كنيا بفيت كنبرو تميهم كنيا خير أمة مرتنا تنانت ونتنيا ودمو لما نوت أمينا تأمرون بالمعروف ببقو تازالاتشو وتنهون عن المنكر كما تفونا قرن تكالك لالاتشو الله ستان مسيح ياتشو زمات لهم وقال تعالى الله سبحانه وتعالى بزت أنينت من الهل والمؤمنون والمؤمنات بعضهم أولياء بعض يأمرون بالمعروف وينهون عن المنكر ويقيمون الصلاة ويقيمون الصلاة ويؤتون الزكاة ويطيعون الله ورسوله أولئك سيرحمهم الله إن الله عزيز حكيم. مؤمنان مؤمنات معنا وندما يوجدنا سيطاما يوجد ከፊሎቻቸው ለከፊሎቻቸው ረዳቶች ናቸው ይረዳዳሉ ይደጋገፋሉ ምን በማድረግ በደግ ነገር ያዛሉ ከክፉ ነገር ይከለክላሉ ሶላትንም ሸርጧን ጠብቀው ያቋቁሟታል ይሰግዷታል አላህና መልእክተኛውንም ይታዘዛሉ እነዚያ አላህ በርግጥ ያዝንላቸዋል ይህን ተግባር ይፈጽሙትን ማለት ነው አላህ አሸናፊውና ጥበበኛው ነው ይላል الله سبحانه وتعالى دمو يتبقن النا معناتنو كنيفاق نفقنا لا يودقو سويوچ دمو بتغلابيتوشو مين يادرغالو كامانيوچ بتغلابيتوش المنافقون والمنافقات بعضهم من بعض يأمرون بالمنكر وينهون عن المعروف ويقبضون ايديهم نسوا الله فنسيهم ان المنافقين هم الفاسقون من يادرغالو ወንድ መናፍቃንና ሴት መናፍቃን ከፊሎቻቸው ከከፊሉ ናቸው ምን ያረጋሉ በመጥፎ ነገር ያዛሉ ከደግ ነገር ሁሉ ይከለክላሉ ማለት ነው መናፍቆች ወንድ የሚታወቁበት ነገር አላህ በብቻነት ሲመለክ ደማቸው ይፈላል ስለዚህ ካላህ ውጪ ያሉት ብቻ ሲወሱ ስለሆነ እነሱ የሚደሰቱት አላህን በብቻነት ይሰበክ ምሉትን ሰዎች ቁጥር አንድ ጣላት ሆኖ ይቆማሉ ስማቸውን ይቀያየሩም አይቀያየሩም ጠላት ሆኖ ይቆማሉ በሁለተኝነት ደግሞ ምን ያደርጋሉ መጀመሪያ በመጥፎ ነገር ያዛሉ ሽርክ እንዲሰራ ቢድአ እንዲሰራ ሷሃባዎች እንዲተቹ ጥብቅና በመቆም ሴት ልጅ ራቁቷን ወጣ አስፋልት ለአስፋልት እንድትዞር ወንድና ሴትን መደብለቅ ስንት መጥፎ አላህ ይጠላው ነገር ጠቅላላ ወለድ እንዲበላ ዝሙት እንዲሰራ መንገዱን ይከፍታሉ እነሱም ቆሞ ይተባበራሉ ከደግ ነገር ደግሞ ይከለክላሉ ቢሞቱ ማየት ማይፈልጉት ያላህ ዲን ነክሶ ነው ስለዚህ የተውሂድ ቁጥር አንድ ጣላት ይሆናሉ የነብያችን ሱና ቁጥር አንድ ጣላት ይሆናሉ የሶሃባዎች ቁጥር አንድ ጣላት ይሆናሉ የዲን አልኢስላም ቁጥር አንድ ጣላት ይሆናሉ ከካፊር ጋር ማብረው ሃይማኖቱን እና የሃይማኖቱን ተከታዮች ሊጎዱ ይሞክራሉ الله سبحانه وتعالى ግን መቼም ቢሆን አያሳካላቸው አማኞች አማኝ ሆነው እስከተገኙ ድረስ ማለት ነው ከዛ በመቀጠል الله سبحانه وتعالى ደግሞ ምን ይላል لعن الذين كفروا من بني اسرائيل على لسان داوود وعيسى بن مريم ذلك بما عصوا وكانوا يعتدون من أمان الله سبحانه وتعالى لئن الذين كفروا أن الزي كادوا ترقموا على من بني إسرائيل كإسرائيل لجوج كهديانو شو ترقموا على لسان داود وإيسى بن مريم بداود عليه السلام النا بإيسى عليه السلام عند بد ترقموا من بما درقاتشو ذلك بما آسوا بما مزعتشو مكنيات وكانوا يعتدون كانوا النسو نبروا لا يتنهون عن منكر كما تفو اي كلكلوا منبره الذي يتكتت فعلوه بل انديو عبروا يسروت نبر لبئس ما كانوا يفعلون يسروت ينبروا سرا من يكفى زاري تعالى اغراچ لي اوقات الله وينم يسنا سو نو يتباله سيموبتلت ينبره سو شرك ميسرابت بوتا لي عبروا هيدو عبروا بوتاو لا يصدقوا አይደለም ዳዕዋ ላይ አረግ ማለት ነው አብረናችሁ ነን ችግር የለውም አንድ ነን እንተቃቀፍ ብሎ ፎቶ ተነስቶ ይመለሳል ሽርክ ከሚሰሩ ሰዎች ጋር ወይ መክራቸው የሚመክሩትን ደግሞ በጠላትነት እንዲታዩ ስም ያወጣላቸዋል ሽርክን የሚያክል ነገር ረሱል ሰለላሁ ዐለይሂ ወሰለም መጠጥ የሚሰጥበት ቦታ ላይ አብራችሁ እንዳትቀመጡ ይላሉ ማለት ነው ቢድአ የሚሰራበት ቦታ ላይ አብረው ይቀመጣሉ አንድ ነን እኛ ብዙም ልዩነት የለንም አይመካከሩም ጭራሽ ይሄ የይሁዳ ባህሪ ነው አላሁ ስብሓነ ወተዓላ ስለ ይሁዳዎች ደጋግሞ የሚያነሳው እነሱ የሰሩትን ስራ የሰራ ሰው ካለ ቅጣቱ የነሱን ያህል ያገኘዋል እያለ ነው። ቀጠለና አላሁ ስብሓነሁ ወተዓላ ስለ በኒ እስራኤሎች ሲናገር እንጠነቀቀው ዘንድ እዚህ ጋር እንደ ማስረጃነት አመጣዋለሁ። ምን አለ? وَإِذْ أَخَذَ اللَّهُ مِيثَاقَ الَّذِينَ أُوتُوا الْكِتَابَ لَتُبَيِّنُنَّهُ لِلنَّاسِ وَلَا تَكْتُمُونَهُ فَنَبَذُوهُ وَرَاءَ ظُهُورِهِمْ وَاشْتَرَوْا بِهِ ثَمَنًا قَلِيلًا فَبِئْسَ مَا يَشْتَرُونَ الله ينزل مصحفون يتسكتون لسوج برق التبرار لاتشو أتدققوتن بمالد የያዘባቸው ቃል ኪዳን አስተውሷል። ለኛ ነው የሚነገረን ያለው። ተሰጣቸው ነው ምን ያረጉ ለተበይኑ ነው ለነስ ለሰዎች ለተብራሩት ዘንድ ተባሉ። እነሱ ግን ከማብራራት ይልቅ ምን ያደረጉ? ፈነበዱሁ ወራ ዙሁሪሂም በጀርባዎቻቸው ኋላ ጣሉት። ከዛስ ወሽተረው ቢይ ثمنን ቀሊላ በርሱም ጥቂት ዋጋን ገዙበት የዱንያን ጥቅም ለማግኘት ሲሉ ያለ አንድን ሸጡት። فبئس ما يشترون إلا يميغزوتم نجر كفا إلى الله سبحانه وتعالى الله يتبقى كزي يهولت نبيات أرقمان كاللبت بحري مالتنا سنزي بشرك كال ديلم بيدعا كال ديلم الله ستامز كال ديلم تاو لنلو يقبال انجي زم مالت بتسمى مالبت نتقاقز بتليعي نبت قزر النسات أطنبال إيهي أبابان ግብጽ ውስጥ ያለ የቢዳአ አራማጅ ሐሰን አልበና ያመጣው እንጂ ከሸሪዓ ጋር አብሮ መሄድ አይደለም። አላህ ሱብሃነሁ ወተዓላ ምን አለ? فإن تنازعتم في شيء فردوه إلى الله والرسول ባንዲት ጉዳይ ብትለያዩ አለ ብትጨቃጨቁ አለ فردوه መልሱት إلى الله ወደ አላህ ቁርአን إلى الله والرسول ወደ መልእክተኛው ወደ ሱናቸው መልሱት ወደ ነብያችን ሰለላሁ ዐለይሂ ወሰለም አለ። ስለዚህ ወንጀል ሲሰራ ወይንም በእኛ መሃል ልዩነት ቢመጣ ማስማማ ነገር ቢመጣ ችግር የለው። አንተ አላህ ሁሉ ቦታ ነው በል፣ አንተ ደግሞ አላህ ያለ ቦታ ነው ያለው በል፣ አንተ እንደዚህ በል፣ አቂዳ ላይ ደግሞ ተወሱላት ምናምን ይያሉ ሽርክያታቸውን ይስሩ ችግር የለም ብቻ እኛ አንድ መሆናችን ነው የሚባል ነገር የለም። ወደ ቁርአንና ወደ ሐዲስ ተመልሶ ተፋርዶ አንድ ጀማዓ እንጂ ያለው ሺ ጀማዓ የለም። ሐቅ አንድ ናት። አንድ ሐቅ እንጂ ልንከተል የሚገባው ሺአውም ልክ ከሆነ ሱፊዩም ልክ ከሆነ አሽዓሪዩም ልክ ከሆነ ሙዕተዚሊዩም አህባሹም ሱፊዩም የመሳሰለው ታዲያ ማን ነው ስህተት ላይ ያለው? በዚህ አይነትማ እኮ አህለል ኪታብም እኮ ይሞግታሉ እኛ ያለ ውዶች ነን እያሉ። ላኪን ሐቅ አንድ ናት። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አን አቢ ሰዒድ አልኹድሪ طيب الحور الحسان وطالبا ليصالهن بجنة الحيوان لو كنت تدري من خطبت ومن طلبت بذل. بسم الله الرحمن الرحيم. عن جرير بن عبد الله رضي الله عنه قال بايعت رسول الله صلى الله عليه وسلم على إقام الصلاة وإيتاء الزكاة والنصح لكل مسلم. متفق عليه. جعيل بن عبد الله تعالى تلك صحابة نبياتنا صلى الله عليه وسلم قال تقابعاته من بمدرق لك قال تقابعاته صلاة بمدرق وقام بمسجد شرط أن تبقوا الله كهبتاموك لي توسدو لدهوك مست يالون زكاة بمكفل بموتات لك ليان دان بمسلم لالله بيه لما الكرام بخارينا مسلم زكاة بموتات كذي هذا اسمنا نرد الله አንድ ባሪያ መጥፎ ሲሰራ ያየ ዝም አይልም፣ ከመጥፎ ይከለክላል፣ በጥሩ ደግሞ ያዛል። ለማ ነሱ ማ ذكروا به أجينا الذين ينهون عن السوء وأخذنا الذين ظلموا بعذاب بئيس بما كانوا يفسقون. በራሱ ጊዜ አደራ የተባሉበትን እንደ ተክሳጭ የሰጠናቸው በራሱት ጊዜ አላማው ስብሃነ ወተዓላ እነዛ ከመጥፎ ሲከለክሉ የነበሩትን እነሱ ነጃ አወጣናቸዋል። እነዛ በዳዮቹን አለ ከበዳዮቹ ጋር ተባብረው አደራ የተባሉበትን ነገርም ደግሞ የጣሱትን ሰዎች በጽመታቸው ምክንያት ከባድ በሆነ ቅጣትን ያዝናቸዋል። ዛሬ ባለንበት ዘመን አላህ ካዘነላቸው ጥቂቶች ውጪ አብዛኛው ዳኢም በለው ምንድን ነው የሚያደርገው? ዋና አንኳር መልእክት ፍሬ የሚያፈራው ሰውየው በሃይማኖቱ ይሁን በህይወቱ የሚጠቀምበትን ተውሂድ ሳያስተምሩ ደብቀው ይዘው፣ ሌላ ተውሂድና ሱና ካልተስተካከለ ፍሬ የማያፈሩ አርዕስቶችን ያስተምራሉ ማለት ነው። የመጀመሪያው ምክር ይሄ ነው። ወሲየቱ አወሊነ ወልአኺሪን ተቅዋላህ። ለመጀመሪያዎቹም ለመጨረሻዎቹ የተመከረው ምክር አላህን መፍራት ነው። አላህን በብቸኝነት ማምለክ ነው። የነቢያቱን ትእዛዝ መከተል ነው። የእነሱን ሱና አጥብቆ መያዝ ነው። ይሄ ነው ሀቅ። አንድ ናት። አንድ ሀቅን እንጂ ልንከተል የሚገባው ሺአውም ልክ ከሆነ፣ ሱፊዩም ልክ ከሆነ፣ አሽዓሪዩም ልክ ከሆነ፣ ሙዕተዚሊዩም፣ አህባሹም፣ ሱፊውም የመሳሰለው ታዲያ ማን ነው ስህተት ላይ ያለው? በዚህ አይነትማ እኮ አህለል ኪታብም እኮ ይሞግታሉ፣ እኛ ያለ ውዶች ነን እያሉ። ላኪን ሀቅ አንድ ናት። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? عن أبي سعيد الخدري رضي الله عنه قال سمعت رسول الله صلى الله عليه وسلم يقول من رأى منكم منكرا فليغيره بيده فإن لم يستطع فبلسانه فإن لم يستطع فبقلبه وذلك أضعف الإيمان رواه مسلم. ነቢያችን ሰለላሁ ዐለይሂ ወሰለም ሲሉ ሰምቻለሁ፣ መረአ ሚንኩም ሙንከረን ፈልዩገይሩ ቢየዲህ፣ ከእናንተ ውስጥ መጥፎ ሲሰራ ያየ በእጁ ያስቆመው፣ ፈኢን ለም የስተጢዕ ፈቢሊሳኒ፣ ያልቻለ በምላሱ ይናገር አሉ። ፈኢን ለም የስተጢዕ ፈቢቀልቢህ፣ ያልቻለ ሰው በቀልቡ ይጥላ። ወዛሊከ አድዓፉ ልኢማን፣ ይህ ደግሞ በቀልብ መጥላት የኢማን ደካማው ክፍል ነው አሉ። ያዙልኝ አሁን ይሄን ያላህ ቃል ማለት ነው። ይህ ቢድአ አራማጅ የሆነው ኢኽዋነል ሙስሊሚን የሚባለው የፖለቲካ ድርጅት ስልጣን መያዝ ብቻ ስለሆነ የሚያሳስበው፣ ግብፅ ውስጥ ለምሳሌ አህመድ በደዊ የሚባል የሚመለክ ቀብር አለ። 3 ሚሊዮን ህዝብ ቦታው ላይ ይሰበሰባል። አንተ በደዊ ሆይ ጤና ስጠኝ፣ አንተ በደዊ ሆይ ልጅ ስጠኝ፣ አንተ በደዊ ሆይ ሀብት ስጠኝ እያሉ ይለምኑታል። ያ ነፊሳ ይላል፣ ካላህ ውጭ ማለት ነው። ያ ዘይነብ፣ ያ ፋጢማ እያለ ይለምናል። ይህን እያዩ ግን እነሱ ዝም ይላሉ። አላህ ላይ ሲሻረክ፣ አላህ ላይ ሲጋራ አያሳስባቸው። ሶሃባዎች ሲሰደቡ አያሳስባቸው። ጭራሽ እነሱ ከሺአዎች ጋር ጓደኛ ማች ናቸው። በእኛና በሺአ መሀል ልዩነቱ ጥቃቅናት ላኢላሀ ኢለላህ ሙሐመድ ረሱሉላህ ያስማማናል ይላሉ። ሺአዎች ግን ከሚናገሩት ንግግር አንዱ ትልቁ ምኞታቸው ምን እንደሆነ ሲናገር ምን ይላል? መዲናን ከያዝን በኋላ ይላል ከነቢያችን ሰለላሁ ዐለይሂ ወሰለም አጠገብ ያሉት ሁለቱን የጣዖት ቀብሮች ማስወገድ ነው ይላል። ማንና ማን? አቡበክርና ዑመርን ጣዖት ብለው ነው የሚጠሯቸው። እነዚህ የሰው ሰይጣኖች ማለት ነው። ልብ በል ያላህ ባሪያ፣ አይሻን ከሚሳደቡ ሰዎች ጋር ችግር የለባቸውም። ለምን? ስልጣን ነው አላማቸው። ስለዚህ ዩኒቨርሲቲ አካባቢ በተለይ የእነዚህን ሰዎች መጽሐፍ የምታነቡ ሰዎች አላህን ልትፈሩና ወደ ሀቅ ልትመለሱ ይገባችኋል። የእናታችን አይሻ መሰደብ ካላሳሰበ ምን ያሳስበሃል አንተ? አሁን ምን ይባላል? ሀቅ ሲነገር፣ ቁርአንና ሀዲስ ሲነገር፣ ይሄን እንከተል፣ ተውሂድን እንያዝ፣ ሱናን አጥብቀን እንያዝ፣ የመሳሰሉትን ሲባል ምን ይባላል? ያልገባቸው ዓለም የት ደርሷል? ዝም ብሎ ተውሂድ ሱና ምናምን ይሉናል አለ። ይህን ደግሞ ስል በውሸት እንዳይመስላችሁ፣ በማስረጃ ዩኒቨርሲቲ ውስጥ ፖለቲካል ሳይንስ ማስተርስ አለኝ ብሎ ሸሪአን ሳያቅ ጭራሽ ወደ እስልምና ዳዕዋ አደርጋለሁ ሚል ልጅ ሳይማር ዲንን ማለት ነው። አቂዳ አንድ ወንድማችን ዩኒቨርሲቲ ውስጥ ሊያስተምር ሄደ፣ ተውሂድ ማለት ነው። አስተምሮ ሲጨርስ በጣም ገርሞት ያኛው ይህ በፖለቲካል ሳይንስ ማስተርስ ያስኩ የሚለው ምን አለው? ዓለም ስንት ቦታ ደርሷል፣ ገና እዚህ አቂዳ ምናምን ትላላችኋል? ላ ሐውለ ወላ ቁወተ ኢላ ቢላህ። ታምራት ጠንቋይ ቤት ካስታወሳችሁ መማር ማለት ነው። ማስተርስ መጫን፣ ዶክትሬት መጫን የሸሪዓ እውቀትን ላላወቀ ሰው የትም አያደርሰውም፣ ተራ ነገር ማለት ነው። ታምራት ቤት የበግ ሳር ሲጠርግ ሲኒ ሲያጥብ የነበረው ማን ነው? ኢንጂነሪንግ የተመረቀ ሰው ነው አይደለም? አላህን ማያቅ ሰው የዱንያ ትምህርት በመማሩ ብቻ የትም መድረስ አይችልም። ልብ በሉ يدنيا تمرت مكاومة يدلا لكن يمجم ريكا أوكات الكدام ميقبو فألم أنه لا إله إلا الله اندالو أوك يا نبينا صلوات ربي عليه وسلامه كأوكات يمجم ريكا كالله بكر بحق من ملك اندليلا ما أوكنا أوال سنزي الله ما ننو كفتنا نجام يغطب زاري بلن بالزمن فتنا لا يودكنا الله فتنا وننسال فتنا لا يودكنا الله ما ننو إن فتنا ما يسالفه وما لفنا من إلال الله سبحانه وتعالى فلما نسوا ما ذكروا به أنجينا الذين ينهون عن السوء وأخذنا الذين ظلموا بعذاب بئيس بما كانوا يفسقون فلما نسوا برسوا جيزي ما ذكروا به أدرى يتبالوا بطن عند تكسات يستنا تشون برسوا جيزي على الله سبحانه وتعالى فلما نسوا ما ذكروا به أنجينا الذين ينهون عن السؤال النزاك كما تفوسي كلكلو ينبروتن تاو شركات تسرو تاو بدعات تسرو سووچن كما تفو نغر سي كلكلو ينبروتن على انجينا الذين ينهون عن السوء النسو نجا اوطاناچو على واخذنا الذين ظلموا النزا بدايوچون على كبدايوچو غا تبابرو ادرا يتبالوبتن نغرم دمو يطاسوتن سووچ على من ادرغناچو واخذنا الذين ظلموا بأذاب بئيس كباد بهون قطعتن يازناچو على بما كانوا يفسقون بطمتاچو مكنيات من ادرغناچو على كباد يهونن اياز يازناچو على كزي انغدي من نمارالن يا الله باريو زاري من يلوحال من تامطالاتو انت افيني ما تقولو تقيتوچ شركات تسرو بلا تسرو بتلو من تامطال ليلال الله اخلاص يستنجي بخير ستاز كمطفو ستكلكل لا الله بلا ستسرا كنبر نجا كميوطو تسووچ است متورو انت نبا الله حزنت معناتنا بمقتل كحديث عن ابن مسعود رضي الله عنه ان رسول الله صلى الله عليه وسلم قال ما من نبي بعثه الله في امه قبلي الا كان له من امته حواريون وأصحاب يأخذون بسنته ويقتدون بأمره ثم إنها تخلف من بعدهم خلوف يقولون ما لا يفعلون ويفعلون ما لا يؤمرون فمن جاهدهم بيده فهو مؤمن ومن جاهدهم بلسانه فهو مؤمن ومن جاهدهم بقلبه فهو مؤمن وليس وراء ذلك من الإيمان حبة خردل رواه مسلم يا الله ملكتين آلو من بلو كاني بفيت عندنا النبي الله ألا كم لأمته كهزبوته بنورو تنجي خوارياته جنة بالدربوته وينم صحابوته نورو تال النزا منم يدربو صحابوته خوارياته ليان داندو نبي يسون فلك يسون سنة أتبك أو يزالو ويقتدون بأمره يسون تأزاز دمو يفتسمون لتان كان السبوها لقل متكو تشمت عنو أعنو نقرمي بلاشو من أم يدركو النزا دمو تتكيوش من أين تتكيناشو يقولون ما لا يفعلون ينقرالو أما يسروتن عنو نبياتشن صلى الله عليه وسلم ويفعلون ما لا يؤمرون يسرالو دمو يالتعززوتنا فمن جهدهم يتقلاتشو سو بيده بجو يتقلاتشو سو فهو مؤمن أمينو ومن جهدهم بلسانه بملاسو يتقلاتشو سو فهو مؤمن أمينو ومن جهدهم يتقلاتشو سو بقلبه بقلبه يتقلاتشو سو فهو مؤمن أمينو كزيوج كنت أتاكل منكوان إيمان يلم أنو نبياتشن صلى الله عليه وسلم إهين حديث لببلن النيو لإيسى تكتايوش نبروت لموسى تكتايوش نبروت إيان داندو نبي تكتاي نبرو رسول صلى الله عليه وسلم من ستة وسدوه تكتايوش عالواتشو نبياتشن صلى الله عليه وسلم كان صحابه وچاتشو الساتشو لصحابه وچاسر كروهيدو እነዛ ሶሃባዎች ምን አርገው ነበር? በርግጥ ልክሳቸው እንዳሉት ማለት ነው። የኸዱነ ቢሱነቲ የነብያችንን ሱና አጥብቀው ይዘው ነበር። ወይቅተዱነ ቢአምሪ በነብያችንም ሱና ሲመሩ ነበር፣ አጥብቀው ይዘው ነበር። ነገር መቼ መጣ? ከነሱ በኋላ ሰዎች መምጣት ጀመሩ። የነሱ አሁን ተከታዮች ነበሯቸው፣ ታቢዒን የሚባሉ። የታቢዒዎች ደግሞ አትባዕ ታቢዒን የሚባሉ ተከታዮች ነበሯቸው። እነዚህ ሶስቱን አስመልክቶ ሀቅ ላይ እንደሆኑ እነዚህ ሶስት ተከታታይ ሶሃባ ታቢዒና አትባዕ ታቢዒን የተባሉት ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ሀዲስ አስቀመጡ። የትኛው ዘመን ይመጣል አሉ፣ ኡመቶቼ ጅሃድ ላይ ይወጣሉ አሉ። ከዛ በኋላ ነቢዩ ሰለላሁ ዐለይሂ ወሰለምን የተቀማመጠ ሰው መሀል ላይ አብሯችሁ አለ ወይ ይባላል፣ ሶሃባ ማለት ነው። አዎ ይባላል፣ መኖሩ ይታወቃል፣ ድልን ይሰጣሉ አሉ። አሁንም ዘመን ይመጣል፣ የኔ ኡመቶች ጅሃድ ላይ ይወጣሉ አሉ። ምን ይባላሉ? የነቢዩ ሰለላሁ ዐለይሂ ወሰለም ሶሃባዎችም አብሮ የተያየ የተቀማመጠ ሰው አለ ወይ ይባላል፣ ታቢዮች ማለት ነው። ከዛ በኋላ መኖሩ ይታወቃል፣ ድል ይሰጣቸዋል አሉ። አሁንም የኔ ኡመቶች ጅሃድ ላይ ይወጣሉ አሉ። ምን ይጠየቃሉ? የነቢዩ ሰለላሁ ዐለይሂ ወሰለም ሶሃባዎችን ያቀማመጡትን ያቀማመጠ አለ ወይ? አትባዕ ታቢዒ የታቢዮች ምትክ ማለት ነው፣ ወይም ተከታይ። አሁን ይባላል ድል ይሰጣሉ አሉ። ይሄ ሀዲስ ቡኻሪ ላይ ተቀምጧል። ከነሱ በኋላ ያሉ ሰዎች ምን ይዘው መጡ? ሁመ ኢነሃ ተኽሉፉ ሚን በዕድሂም ኹሉፉናል። ምትኮች ይመጣሉ። ምን አይነት ምትኮች? የቁሉነ ማ ላ የፍዓሉን፣ የማይሰሩትን የሚናገሩ። አላህ ይጠብቃል። ከባድ በሽታ ነው ይሄ። የማይሰሩትም የሚናገሩታል፣ ዝም ብለው አይሰሩትም። ግን ወየፍዓሉን ማ ላ ዩእመሩ፣ ይተገብራሉ ደግሞ ያልታዘዙት። አላህ አላዘዛቸው፣ መልእክተኛው አላዘዟቸው፣ ከሶሃባዎች አላገኙትም፣ ከታቢ ከአትባዕ ታቢዒን አላገኙትም። ምንን ይመስል? መውሊድ፣ ከሰላት በኋላ ዱዓ፣ ሻዕባን 15 ላይ ከመግሪብ እስከ ኢሻ ሶስት ያሲን እንቅራ፣ ተራዊ መሃል መሃል ላይ በጀማዓ ዚክር ማለት። አረ ስንቱ ስንቱ! ማን አዘዘበት? ማን ያዘዘው ነው? ኩሉሃ ቢድዓ። እቺ ሁሉ ዲን ላይ የተቀጣጠለች ቅጥፈት ናት። ወይንም ስለ ቢድዓ ስለ ምናምን አታውሩ አትከፋፍሉን ይባላል። መቼ እንደሆነ ለመጀመሪያ ደግሞ አንድነት፣ የትኛው አንድነት? ስለ አንድነት ሁለት ነገር መናገር ፈልጋለሁ። አንድነት የሚመጣው በተውሂድና በሱና ብቻ ነው፣ አላህን በመታዘዝ። ሁለተኛ አንድ መሆን በሌላ ቦታ ላይ ደግሞ አንድ አትሆንም በጭራሽ። በቃ ነቢዩ ሰለላሁ ዐለይሂ ወሰለም መጡ። ምን ሊያደርጉ? ሀቅን ከባጢል ሊለዩ። ሀቅና ባጢልን አብረው ይዘው አልሄዱ። ሽርክና ተውሂድን ቀላቅለው አልሄዱ። አንድ ዓመት ያንተን አምላክ እንገዛ፣ አንድ ዓመት የኛን አምላክ እንገዛ ተባሉ። አይሆንም አሉ። ቀጠሉና ምን አሏቸው? አንድ አላህ የሚለውን ብቻ መልእክት ተውልን እንጂ አሉ፣ ምርጥ ሴት እንዳረ፣ የካዕባን ቁልፍ እናስረክብ፣ በበላያችን ላይ እንሹመ፣ ሀብታዋተን እንስጠ። እሳቸው ምን አሉ? ፀሐይን በአንድ እጄ ጨረቃን በአንድ እጄ ብታደርጉልኛ ይህንን መልእክት አልተውም ክንዴ እስኪን ተራስ ድረሳሉ። ሀዳ ዲን፣ ይሄ ነው ዲን ማለት የአላሁ ስብሓነሁ ወተዓላ። እኛ ይህንን ነው መከተል ያለብን። በመቀጠል ሌላ ሀዲስ ምን ይላል? عن النعمان بن بشير رضي الله عنهما عن النبي صلى الله عليه وسلم قال مثل القائم في حدود الله والواقع فيها كمثل قوم استهموا على سفينة فصار بعضهم أعلاها وبعضهم أسفلها وكان الذين في أسفلها إذا استقوا من الماء مروا على من فوقهم فقالوا لو أنا خرقنا في نصيبنا خرقا ولم نؤذ من فوقنا فإن تركوهم وما أرادوا هلكوا جميعا وإن أخذوا على أيديهم نجوا ونجوا جميعا رواه البخاري القائم في حدود الله تعالى معناه المنكر لها القائم في دفعها وإزالتها والمراد بالحدود ما نهى الله عنه استهموا اقترعوا بمثالي ما استمر الساتشو لم يكلي الله الساتشو دمو كفتور عزاني أرغو إلاكاتشو ከአንደበታቸው የማይናገሩት ምርጥ ነቢይ በሰለዋቱላሂ ዐለይሂ ወሰላሙ ምርጥ ምሳሌ ሰጡ። በኸይር ማዘዝ ከመጥፎ መከልከልን አስመልክቶ ምን አሉ? ኑዕማን ኢብኑ በሺር ረዲየላሁ ዐንሁም፣ ኑዕማን ኢብኑ በሺር ነው ይህን ሐዲስ የዘገቧት። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? መሰሉ ቃኢሙ ፊ ሁዱድላህ፣ የአላህን ህግ የሚጠብቅ ሰው እና ወልዋቂኡ ፊሃ፣ ድንበር የሚያልፈው ሰውዬ ምሳሌያቸው አሉ። ሁለቱን ሊያወዳድሩ ነው። የአላህን ህግጋት የሚጠብቀውና የአላህን ህግ ድንበር የሚጥሰው ሰው ምሳሌያቸው አሉ። ከመሰሊ ቀውሚን፣ እንደ ህዝቦች ነው። ኢስተሐሙ አለሰፊና፣ መርከብ ላይ እንደወጡ ሰዎች ነው አሉ። መርከብ ላይ ተሳፈሩ እነዚህ ህዝቦች። ፈሷረ ባዕድሁም አዕላሃ፣ ከፊሎቹ መርከቡ የላይኛው ክፍል ላይ ሆኑ። ወባዕድሁም አስፈለሃ፣ ከፊሎቹ ደግሞ የበታች ሆኑ አሉ። ወካነ ለዚነ ፊ አስፈሊሃ፣ ከታች ያሉት ኢደስተቀው ሚነልማ፣ ውሃ መጠጣት ሲፈልጉ መሩ አላ መን ፈውቀሁም፣ ውሃ መቅዳት ሲፈልጉ ታችን ያልፉና በላይኛዎቹ በኩል አድርገው ከባህሩ ውሃ አውጥተው ይዘው ይመለሳሉ። ፈቃሉ አሉ፣ እነዛ ከታች ያሉት ምን አሉ? መርከቧን ከስር ብንወጋትና ድርሻችንን ውሃ ከስር በኩል ብንወስድ አይሻልምን? ከዛስ? ወለም ኑእዚ መን ፈውቀና አሉ፣ የበላያችን ያሉትን ከምናስቸግር ወይንም እላይ ያሉትን እየጠቀጠቅን ወይንም እየረገጥን ከምንሄድ ከታች መርከቧን ብንበሳት አሉ፣ የራሳችንን ድርሻ ውሃ ብንወስድስ አሉ። ከዛ ነቢዩ ሰለላሁ ዐለይሂ ወሰለም ራሳቸው ሊያብራሩት ነው። ምን አሉ? ፈኢን ተረኩሁም አሉ፣ ከላይ ያሉት ዝም ካሏቸው አሉ። እነማንን? እነዛ ከታች ያሉትን። ምን ከማድረግ ዝም ካሏቸው? ወማ አራዱ ሐለኩ ጀሚአን፣ ከታች ያሉት መስራት የፈለጉትን እንዲሰሩ ዝም ካሏቸው፣ መርከቧን መብሳታቸው ከታች በኩል ማለት ነው። ሐለኩ ጀሚአን፣ አብረው ይጠፋሉ አሉ። መርከብ ስሩ ከተበሳ ውሃ ይገባል፣ ውሃ ከገባ ደግሞ ይሰምጣል፣ ጥርጥር የለውም። እሺ፣ ከዛስ? ወኢን አኸዙ አላ አይዲህም፣ እጃቸውን ከያዟቸውን ሳሉ ነጀው፣ ወነጀው ጀሚአን፣ ነጃ ይወጣሉ አብረውም አንድ ላይ ሁሉም ነጃ ይወጣሉ፣ ከታች ያሉትም ከላይ ያሉትም። ይህን ምሳሌ ልብ ብላችሁ ይዩት። ከላይ ያሉትን አላህ እነማን ያደረጋቸው? የእውቀት ባለቤቶች። ዲኑን የተሸከሙት የእውቀት ባለቤቶች ናቸው። እውቀት አላህ የሰጣቸው የነቢያት ወራሾች። እነዚህ የነቢያት ወራሾች ምድር ትስተካከል ዘንድ የእነሱም የተከታዮቹም ዑለማዎቹ ስር የሚመሩት ህዝቦች ህይወት ያምር ዘንድ ከታች ያለው አብዛኛው ህዝብ ሲያጠፋ መንገድ ሊጠቁሙት ተው ይሄን ሊሉት እንጂ የሚገባው ዝም ካሉት የአላህ ቁጣ ሲመጣ መከራ ላይ ይወድቃል። عن حذيفة رضي الله عنه عن النبي صلى الله عليه وسلم قال والذي نفسي بيده لتأمرن بالمعروف ولتنهون عن المنكر أو ليوشكن الله أن يبعث عليكم عقابا منه ثم تدعونه فلا يستجاب لكم رواه الترمذي وقال حديث حسن ሁዘይፋ ረዲየላሁ አንሁ ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ይላሉ ይላሉ። ምን ብለው? ነፍሴ በእጁ በሆነች አምላክ፣ ለተእምሩነ ቢልመዕሩፍ፣ በኸይር ልታዙ ነው። ወለተንሐውነ አኒል ሙንከር፣ ከመጥፎ ልትከለክሉ ነው። አለበለዚያ ይህን አላረግም ካላችሁ፣ አን የብዐሰ ዐለይኩም ዒቃበን ሚንሁ፣ ከሱ የሆነ ከአላህ የሆነ ቅጣት ይደርስባችኋል። ቱመ ተድዑነሁ፣ ከዛ ትለምኑታላችሁ። ፈላ ዩስተጃቡ ለኩም፣ አላህ ደግሞ መልስ አይሰጣችሁም አሉ። መጀመሪያ ስራችሁን ስላላስተካከላችሁ በኸይር አላዝም ከመጥፎ አልከለክልም ስላላችሁ ብትለምኑት እንኳን ከአላህ ምንም አታገኙም አሉ። ምን ይባላል? ዛሬ እያየን እንዳለነው በኸይር ማዘዝ ከመጥፎ መከልከል ኡማውን ይበታትነዋል፣ አንድ አያረገውም የሚሉ ሞልተዋል። ነቢዩ ሰለላሁ ዐለይሂ ወሰለም ደግሞ ኡማው በምን እንደሚለያይ እንዲህ ሲሉ ያስቀምጡታል። እስቲ እሳቸው ያስታርቁ። በእኛና በነዛ ሰዎች መካከል ያለው ልዩነት እስቲ እሳቸው ያስታርቁት። እኛ የምንለው ምንድን ነው? ልዩነት የሚመጣው አላህን በማመፅ ሽርክ በመስራት ቢድአ በመስራት መጥፎ ሲሰራ ያዩ ዝም በማለት እንጂ በኸይር በመተዛዘዝ ከመጥፎ በመከለካከልማ ድል ነስር ሁለት ሀገር እንጂ የሚመጣው ልዩነት አይመጣም እያልን ነው። እርግጥ ነው የባጢል ባለቤቶች ይለያሉ በቁጥር ቢበዙ፣ የሀቅ ባለቤቶች ደግሞ በቁጥር ቢያንሱም አላህ ከነሱ ያርገን አንድ ናቸው፣ አይለያዩ። ምን አሉ ነቢዩ ሰለላሁ ዐለይሂ ወሰለም? በኸይር ልታዙ ነው፣ ከመጥፎ ልትከለክሉ ነው። ወንጀል የሚሰራን ሰው እጁን ይዛችሁ ተው ልትሉት ነው። ይህን አላረግም ካላችኋል ከእናንተ በፊት የነበሩ ህዝቦችን እንደረገመው አላህ ይረግማችኋል። አንድ በሉ። ሁለተኛ በልቦናዎቻችሁ መካከል አለመስማማትን ያደርጋል አሉ። አለመስማማትን ያደርጋል። በሽርክ ላይ መደራደር የለም። ስለ ሽርክ የሚያስጠነቅቁ የሚያስተምሩ ሰዎችን ጠላት አድርጎ መያዝ አይቻልም። እውነት ግን ሰዎች እንደሚሉት ማለት ነው፣ በኸይር ማዘዝ ወይም ከመጥፎ መከልከል አንድነት ይበትናል ወይንስ ውዴታ ይጨምራል? አንድነት ያጠናክራል። ምርጥ ትውልድ አለ፣ ምሳሌ ስላለ ከዛ እናመጣለን። የእነማን ትውልድ? የሶሃባዎች። አቡ ደርዳ ረዲየላሁ አንሁም በጣም ዛሂድ ነበር ይባላል። በጣም ይጾማል፣ በጣም ይሰግዳል፣ የመሳሰለው። ነቢዩ ሰለላሁ ዐለይሂ ወሰለም የዲን ወንድማማች ሲያደርጉ ከማን ጋር አድርገውት ነበረ? ሙሃጅሩ ሰልማን አልፋሪስ ረዲየላሁ አንሁም። ሰልማን አልፋሪስ ረዲየላሁ አንሁም ከማን ጋር ወንድም ሆኗል? የዲን ወንድም ከአቡ ደርዳ። ከዛ ሰልማን አልፋሪስ ሲመጣ ወደ አቡ ደርዳ ቤት የአቡ ደርዳን ሚስት ሲያያት ራሷን አትጠብቅ። ለምንድን ነው ለወንድሜ እማትዋዋቢለት እማትዘጋጅለት ብሎ ጠየቃት። ከዛ እሷ ምን መልስ ሰጠችው? ወንድምህ ከኔ ሀጃ የለው፣ ይመጣል፣ ይጾማል፣ ይመጣል፣ ይሰግዳል፣ እኔን አይፈልገኝም አለችው። መጣ አቡ ደርዳ ረዲየላሁ አንሁም። ከዛስ ምግብ ቀረበለት። ለማን? ለሰልማን አልፋሪስ። እንብላ አለው። ማንም? የገዛ ወንድሙም አቡ ደርዳ። አቡ ደርዳ ምን አለ? ጾመኛ ነኝ አለው። አፍጥር ብሎ አስፈጠረው። አንድ በሉ። ከዛ መሸ። ልክ ማታ ላይ ሊተኙ ሲሉ አቡ ደርዳ ሌይሉን ገና ከመጀመሪያ የሌይል ክፍል ሊሰግደው ተነሳ። ሰልማን አልፋሪስ ምን አለው? ተኛ አለና አስተኛው። ቀጠለ። አሁንም ግማሽ ሌሊት ላይ ተነሳ፣ ተኛ አለና አስተኛው። የሌሊቱ የመጨረሻ ክፍል ላይ ቀሰቀሰውና አብረው ሰገዱ። ከዛ ምን አለው? ለአንተም ሐቅ አለህ፣ ለነፍስህ ማለት ነው፣ ለአላህም ሐቅ አለው፣ ለሚስትህ ሐቅ አላት ብሎ ሐቆችን አሳወቀው። አቡ ደርዳ ረዲየላሁ አንሁ በነገታው ነቢዩ ሰለላሁ ዐለይሂ ወሰለም ጋር ሄደና ምን አደረገ? ወንድሜ ሰልማን ይሄን ይሄን ይሄን ይሄን አለ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉት? ወንድምህ ሰልማን ትክክል ተናግሯል አሉት። ትክክል ተናግሯል። ከዚህ ምን ተረዳን? ያላህ ባሪያዎች በኸይር ስላዘዘው ከመጥፎ ስለከለከለው ወንድምነታቸው ተለያየ? ጭራሽ ወንድምነታቸው ጠነከረ። ምን ይሆን ነበር? ለምሳሌ አቡ ደርዳ በዚህ ለነፍሱ ሐቅ ሳይሰጥ፣ ለሚስቱ ሐቅ ሳይሰጥ፣ ለአላህ ብቻ ሙሉ ሰዓቱን ሰጥቶ ማለት ነው፣ ህይወቱ ቢጎዳ ማን ይጎዳ ነበር? ብዙዎች አብረው ይጎዱ ነበር። አንድን ሴት ተይ ዝሙት ይቅርብሽ፣ አንድን ወንድ ተው ዝሙት ይቅርብህ ስትለው መጀመሪያ ለሱ ለራስህም አስበህ ነው። ዝሙት ይኸው በዘመናችን እንዳየ ነው። አንዱን ብቻ ነው እንዴ የሚጨርሰው? ልጆችን አብሮ ይጨርሳል፣ ቤተሰብ ይበትናል። ወለድ አትብላ ስትለው ምን እያረክ ነው? በወለድ ሰዎች ከተስራሩ የዓለም ኢኮኖሚ በረከዋ ይጠፋል። ስለዚህ ለራስህ ማስበህ ነው። ሽርክ አይሰራ ስትል አላህ ከታመጸ የነገሮች በረካ ሁሉ ስለሚቆም ነው። ቢድአ እንስራ ስንል መጀመሪያ የዲን ጠር አንድነት በታታኝ የሆነው ቢድአ ስለሆነ ነው። ቢድአ አይሰራ ምንል ሁሉም ቢድአ ጥመት ነው እያሉ ማለት ነው ነቢዩና ሰለላሁ ዐለይሂ ወሰለም። ስለዚህ እኛ ከኛ የሚጠበቀውን መስራት ብቻ ነው ያለብን። ከዚህ ውጭ የትም መሄድ የለብንም ማለት ነው። በመጨረሻ የመጨረሻውም የሆነው ሼክ አልአልባኒ ረሕመቱላሂ ዐለይህ ዋሲ አልረሕማ ተጠይቀው የሰጡትን መልስ ይሆናል፣ ድንቅ ምክር ይሆናል። ከጠያቂዎች አንዱ ምን ብሎ ጠየቃቸው? አንድን ሰው ለአላህ ብሎ የወደደ ለአላህ ብዬ ወድሃለሁ ብሎ ማሳወቅ አለበትን? ሼክ አልአልባኒ አዎ አሉ። ግን ለአላህ ብሎ መውደድ ዋጋው ከባድ በመሆኑ የሚከፍለው ጥቂት ነው። ለአላህ ብሎ የመውደድ ዋጋ ምን እንደሆነ ታውቃላችሁ አሉ። እስኪ ማን ነው የሚያውቅ መልሱን የሚሰጠን አሉ። ከታዳሚዎች አንዱ ነቢዩ ሰለላሁ ዐለይሂ ወሰለም ሰባት አይነት ሰዎች አላህ ጥላ በሌለበት በቅያማ ቀን ከጥላው ስር ከሚያደርጋቸው ውስጥ ለአላህ ብለው ተዋደው በዚያም ተገናኝተው በዚያም ላይ የተለያዩ ናቸው ሲል መለሰ። ሼክ አልአልባኒ ረሕመቱላሂ አለይህ እሱ በራሱ ትክክለኛ ንግግር ነው፣ ግን የጥያቄው መልስ አይደለም። አንተ የጠቀስከው ነገር ሙሉ ለሙሉ ሳይሆን ቀረብ ባለ መልኩ ነው። ለአላህ ብሎ መውደድ ምን እንደሆነ የሚገልጽ ነው። የኔ ጥያቄ ግን ሁለት ለአላህ ብለው የተዋደዱ ሰዎች አንዱ ለሌላው ሊከፍል የሚገባው ዋጋ ምንድን ነው የሚል ነው እንጂ የአኼራ ሽልማቱን አጅሩን ማለት አይደለም። ስለዚህ ማለት የፈለግኩት ሁለት ሰዎች እውነት መዋደዳቸው ለአላህ እንደሆነ በተግባር የሚያመላክተው ምንድን ነው የሚል ነው። ሁለቱ ሰዎች ሊዋደዱ ይችላሉ፣ ነገር ግን ውዴታቸው እውነተኛ ያልሆነና ዝም ብሎ ቅርጻዊ ሊሆን ይችላል። እውነተኛ እንደሆነ የሚያመላክተው ምንድን ነው? ከታዳሚዎች አንዱ ለራሱ የሚወደውን ለወንድሙ መውደድ። ሼክ አልአልባኒ ይህ የመውደድ ነጸብራቅ ነው ወይንም ከመውደድ ነጸብራቆች አንዱ ነው። ከታዳሚዎች አንዱ የላቀው ጌታችን እንዲህ ብሏል፣ አላህን የምትወዱ ከሆነ መልእክተኛውን ተከተሉ፣ አላህ ይወዳችኋል በላቸው። ሼክ አልአልባኒ ምን አሉ? ይህ ትክክለኛ መልስ ነው፣ ግን ለዚህ ሳይሆን ለሌላ ጥያቄ። ከታዳሚዎች አንዱ ምናልባት መልሱ በዚህ ሶሂህ ሐዲስ ውስጥ ሊሆን ይችላል፣ ሶስት ነገሮች በውስጡ ያሉበት የኢማንን ጥፍጥና አግኝቷል፣ ከነዚህ ውስጥ ለአላህ ብለው የተዋደዱ ናቸው አለ። ሼክ አልአልባኒ ይህ ለአላህ ብሎ መውደድ የሚያስከትለው ውጤት ነው በልቡ የሚያገኘው ጥፍጥና። ከታዳሚዎች አንዱ የላቀው ጌታችን እንዲህ ብሏል፣ ወልዐስር ኢንነል ኢንሳነ ለፊ ኹስር ኢላ ለዚነ አመኑ ወዐሚሉ ሷሊሓቲ ወተዋሰው ቢልሐቅ ወተዋሰው በጊዜ ምናለው የሰው ልጅ በክስረት ውስጥ ነው ያለው። እነዚያ አምነው መልካም የሰሩት በሐቅ የተመካከሩት በትዕግስትም የተመካከሩት ሲቀሩ። ሼክ አልአልባኒ ረሕመቱላሂ አለይህ በጣም ጥሩ ብለሃል፣ ይህ ነው ትክክለኛው መልስ። ይህም ሲብራራ እኔ አንተን እውነት ላላህ ብዬ የምወድህ ከሆነ በምክር ልከተልህ ይገባል፣ አንተም እንደዚያው። ለዚህም ነው ለአላህ ብለን እንዋደዳለን በሚሉ ሰዎች ዘንድ ይሄ አንዱ ሌላውን በመምከር መከተል በጣም ውስን ነው። ምናልባት መዋደዳቸው ከፊል እውነት ሊኖረው ይችላል፣ ግን ሙሉ አይደለም። ለምን ቢባል እያንዳንዳችን የሌላችንን ስሜት ይጠብቃል። እውነቱን ልንገረው፣ እውነቱን ስነግረው ቢቆጣስ፣ ቢሸሽስ፣ ወዘተ እያለ ሐቅን ሳያስተላልፍ ይቀራል። ስለዚህ ለአላህ ብሎ መውደድ ዋጋው አንዳችን ለሌላው በምክር ኢኽላስ ሊኖረን ነው፣ እውነተኛ መካሪ ሊሆን ነው። ሁሌም በመልካም ሊያዘው ከመጥፎ ሊከለክለው ይገባል። ወዳጅ ለሚወደው ከጥላው የበለጠ በምክር የሚከተለው ሊሆን ይገባል ማለት ነው። ሶሃባዎች ተገናኝተው ሲለያዩ አንዱ ለሌላው ይህችን ምዕራፍ ይቀራ ነበር። ሶሃባዎች ተገናኝተው ሲለያዩ አንዱ ለሌላው ይህችን ምዕራፍ ወልዐስር ይቀሩ እንደነበር የሚያመላክተው ሶሒህ ማስረጃ ለዚህ ጥሩ ማሳያ ነው። ለአላህ ባሪያዎች ሆይ የዛሬው ትምህርት በዚህ ያበቃል። በሰማነው እንጠቀም አላህ ያርገን። አላህ የኢኽላስ ባለቤቶች የሱና ባለቤቶች በኸይር የሚያዙ ከመጥፎ የሚከለክሉ አላህ ያደርገን። ረበና አቲና ፊዱንያ ሐሰና ወፊል አኺረቲ ሐሰና ወቂና አዛበናር። اللهم توب على التائبين، اللهم توب على التائبين، اللهم اغفر للمؤمنين والمؤمنات والمسلمين والمسلمات، اللهم اهدنا سبل السلام واختم لنا على دين الإسلام. اللهم إنا نسألك حسن الخاتمة، اللهم إنا نسألك حبك وحب من يحبك يا رحمن الدنيا والآخرة. اللهم لا تجعل مصيبتنا في ديننا، اللهم لا تجعل مصيبتنا في ديننا. إله الحق لا إله إلا أنت سبحانك إني كنت من الظالمين. وصلى اللهم على نبينا محمد وعلى آله وصحبه وسلم تسليما كثيرا.